አንቀጽ ሱረት አንሳ የሴቶቹ ምዕራፍ አንቀጽ 45 እስከ አንቀጽ 51 ያለው ነው። ኢንሻ አላሁ ተዓላ አዑዙ ቢላሂ ሚነ ሸይጣን ረጂም ወላሁ አዕለሙ ቢአዕዳኢኩም ወከፋ ቢላሂ ወልየን وكفى بالله نصيرا من ذا الذي من الذين هادوا يحرفون الكلم عن مواضعه ويقولون سمعنا وعصينا واسمع غير مسمع وراعنا ليا بألسنتهم وطعنا في الدين ولو أنهم قالوا سمعنا وأطعنا واسمع وانظرنا لكان خيرا لهم وأقوم ولكن لعنهم الله بكفرهم فلا يؤمنون إلا قليلا يا أيها الذين أوتوا الكتاب آمنوا بما نزلنا مصدقا لما معكم من قبل أن نطمس وجوها فنردها على أدبارها أو نلعنهم كما لعنا أصحاب السبت وكان أمر الله مفعولا إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا انظر كيف يفترون على الله الكذب وكفى به إثما مبينا ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا والله أعلم بأعدائكم والله الله أعلم أواقنا بأعدائكم تلاتو تشاتشهن وكفى بالله بالله بكا وليا تباكنت وكفى بالله بالله بكا نصيرا رداتنت إلى الله والله الله أعلم أواقنا እናንተ ወደ አላህ ብቻ ተመለሱ። እናንተ አላህ ያዘዛችሁን እየሰራችሁ ቅድም በተገለጸው መሰረት መስፈርቱን በማሟላት በተውባ በመጸጸት ወደ አላህ ተመልሳችሁ የሙእሚንን ባህሪና ሲፋ ብቻ አሟሉ እኮ ነው። ወላሁ አላህ አዕለሙ ያውቃል ይላል። አዋቂ ነው። ቢአዳኢኩም ጠላቶቻችሁን አላህ ያውቃል። አላህም ይረዳችኋል፣ አላህም ይነስራችኋል፣ አላህም ከእናንተ ጋር ይሆናል። ወከፋ ቢላሂ ወልየን ጠባቂነት በአላህ በቃ ይላል። አላህ የጠበቀው ሰው ማንም ሊያጠቃው የሚችለው የለም። አላህ ያልጠበቀውስ የፈለገ ቢፍጨረጨር ማንም ሊረዳው አይችልም። ወከፋ ቢላሂ ነሲራ አላህም ረዳትነት በአላህ በቃ ይላል። አላህ የረዳው ሰው ከሁሉ ነገር የተበቃ ነው። ከሌላ እርዳታ የተበቃ ነው። ስለዚህ እናንተ ሙእሚኖች እናንተ ሙስሊሞች ነው አላህን ትታችሁ ከማን ነው እርዳታ ፍለጋ የምትሄዱት? አላህን ትታችሁ ከማን ነው ጥበቃን ፍለጋ የምትሄዱት? በአላህ ብትጠበቁ አይሻላችሁም ወይ ነው? ያአላህን እርዳታ ብትፈልጉ አይሻላችሁም ወይ? ያአላህ እርዳታና ጥበቃ እንዴት እንደሚገኝ አላህ በቁርአን ውስጥ እኮ ገልጾላችኋል ነው። የሙእሚንን ባህሪ አሟሉና ሙእሚን ሁኑና ወደ አላህ ኑ። አላህ ሱብሃነሁ ወተዓላ ምን ብሏል በቁርአን ላይ? ወካና ሐቀን አለይና ነስሩል ሙእሚኒን፣ ሙእሚኖችን መርዳት በእኛ ላይ ግዴታ ሆኗል ብሎ ደንግጎ የለም ወይ ነው ጌታችሁ? ወላሁ አላህ አዕለሙ አዋቂ ነው ቢአዕዳኢኩም፣ በጠላቶቻችሁ ያውቃቸዋል። እናንተም ማታውቋቸውንም ያውቃል። ከእናንተ ጋር ቁጭ ብለው የእናንተን ለብሰው እናንተን ተመስለው እንደናንተ መስጊድ ውስጥ ቁጭ ብለውም በእናንተ ላይ የሚያሴሩትንም ያውቃል አላህ። በልበ በምላሳቸው ጥሩ እየተናገሩ በልቦቻቸው መጥፎ የሚያስቡትንም ያውቃል አላህ። እምታውቋቸውንም የማታውቋቸውንም ጠላቶቻችሁን አላህ ያውቃል። በአላህ ተጠበቁ። በአላህ ካልተጠበቃችሁ ራሳችሁን ጠብቃችሁ አትችሉም እኮ። ወከፋ ቢላሂ በአላህ በቃ ወልየን ጠባቂ፣ ወከፋ ቢላሂ በአላህ በቃ ነሲረን ረጂና ረዳት፣ በአላህ በቃ ይላል አላህ ሱብሃነሁ ወተዓላ። ሚነ ለዚነ ሃዱ ከነዛ የሁዳውያን ዩሐርፉን አልከሊማ ንግግሮችን የሚያጣምሙ አሉ ይላል። ሚነ ለዚነ ከነዚያ ከሆኑት ሃዱ እነዛ የሁዳውያን ከሆኑት ዩሐርፉን አልከሊማ ንግግሮችን የሚያጣምሙ አሉ። አመዋዲዒሂ ከስፍራዎቻቸው የሚያጣምሙ አላህ ሱብሃነሁ ወተዓላ በተውራቱ ውስጥ ያዘዛቸውን በእንጅል ውስጥ የተገለጹትን የአላህን ቃላቶች የሚያጣምሙና ሰዎችንም እናንተንም ለማጣመም የሚሞክሩ አሉ ነው። ወየቁሉና ይላሉ፣ ሰሚዕና ሰማን ይላሉ፣ ወዐሰይና አመጥንም፣ ሰምተናልም አምጠናልም አንከተልም ይላሉ። ወስማዕ እንደውም አንተ ሙሐመድ ስማን፣ ገይረ ሙስሚዕን የማትሰማ ደንቆሮ ስትሆን እያሉ ነቢያችንን አለይሂ ሰላቱ ወሰላም ይሰድባል። ወስማዕ እኛ አንተ የምትለውን ሰምተናል፣ ግን ወዐሰይና እምቢ ብለናል። አላህ እኮ ሱብሃነሁ ወተዓላ እዚህ ጋር እኮ እየነገረን ያለው የአይሁዳን ታሪክ አይደለም። ኢኽወቲ ፊላህ እኛ እንደነሱ እንዳንሆን የእነሱን ፈለግ እንዳንከተል ነው። ቁርአንን እየሰማን ምክርን እየሰማን ለምሳሌ ዛሬ ስለ ተውባ ሰምተን የማንሰራ ከሆነ እኮ ልክ እንደ አይሁዳዎቹ አላህ የእነሱን ፈለግ እንዳትከተሉ እንዳለን ሰዎች ሰሚዕና ወዐሰይና እያልን እኮ ሰምተናል፣ ግን እምቢ ብለናል። ምን ታመጣለህ እኮ እያለ እንዲህ ነበረ አይሁዳዎች ያሉት። እንደነሱ አትሆኑ ይላል አላህ። ሚነ ለዚነ አመኑ ሚነ ለዚነ ሃዱ ከነዚያም ከየሁዳውያን ይላል አላህ ዩሐርፉን አልከሊማ ንግግሮችን የሚያጣምሙ አሉ። አመዋዲሂ ከስፍራዎቻቸው ንግግሮችን የሚያጣምሙ ወየቁሉነ ይላሉ ሰሚዕና ሰማንም ወዐሰይና አመጥንም ይላሉ። ወስማዕ እንደውም አንተ ሙሐመድ ስማ ይላሉ። ገይረ ሙስሚዕን የማትሰማም ደንቆሮ ስትሆን ስማ ይላሉ። ወራዒና ራዒናም ይላሉ። ራዒና ማለት ሁለት ማዕና ያዘለ የኢብርኛ ቋንቋ ነው። አንደኛው ማዕና አረቦችን የሚያታልሉበት በአረብኛ ቋንቋ ራዒና ማለት ጠብቀን ማለት ነው። ግን በኢብርኛ ቋንቋ ራዒና ማለት ጅል ማለት ነው። ነቢያችንን አለይሂ ሰላት ወሰላም ወስማዕ ገይረ ሙስማዒን ካሏቸው በኋላ ስማ መቼም አትሰማም ነው። ስማ መቼም ደንቆሮ ነህ፣ ራዒና ራሱ ብንልህ አታውቅም። በእነሱ ቤት እኮ ሱብሓነላህ፣ በእነሱ ቤት የሚያውቅ የለም። የልባቸውንና ሊያታልሉ የሚፈልጉትን የሚያውቅ የለም። እናንተም እንደነሱ አትሁኑ ነው። ያ ኡመተል ሙሐመድ የአይሁዳዎችን ፈለግ አትከተሉ በዲናችሁ ላይ እኮ እያለን ነው አላህ ሱብሓነሁ ወተዓላ። ወስማዕ ይላሉ ስማ፣ ገይረ ሙስማዕን የማትሰማ ስትሆን፣ ወራዒና ራዒናም ይላሉ። ራዒና ማለት ጅል ማለት ነው፣ ግን የተደበቀ ሁለት ማዕና ያዘለ። ምን ማለት ፈልጋችሁ ነው ሲባል እኛ ራዒና ማለት ምን ነው ጠብቀን ማለት አይደለም እንደ ይላሉ፣ ግን በእነሱ ቋንቋ ራዒና ማለት ጅል ብሎ መሳደብ ነው። ለየም ቢአልሲነትህም ይሄንንም የሚሉት ይላል አላህ፣ ለየም ቢአልሲነትህም በምላሶቻቸው ለማጣመም ነው። ልክ ተውራትንና የራሳቸውን ዲን እንዳጣመሙት የእስልምናንም ዲን ለማጣመም ከአረቦች ወደ እስልምና የገቡትንም ሰዎች የነሱን ፈለግ የነሱን አባባል ተከትለው እስልምናን እንዲያጣምሙ ፈልገው ነው። ወጣዕነን ፊዲን ሃይማኖትንም ለመዝለፍ ፈልገው ነው ይሄንን የሚሉት። ወለው አነሁም ይላል አላህ፣ ወለው አነሁም እነሱ ቃሉ ቢሉ ኖሮ ሰሚዕና ሰማን፣ ወአጣዕና ታዘዝንም፣ ወስማዕ ስማን፣ ወንዙርና ተመልከተን በምትናገር እሱ ራዒና በሚሉ ሰዓት ለምንድን ነው ራዒና ጠብቀን ራሱ ማለት ቢሆን ለምንድን ነው ያላችሁ ሲባሉ፣ አይኛ እኮ ራዒና ማለታችን ያ ሙሐመድ ስታስተምር ዲኑን ስትነግር በደንብ እንዲገባን ቀስ ብለህ እየጠበከን መረዳታችንን እየጠበክ ንገረን ለማለት ፈልገን ነው ይላሉ። ግን በዕብርኛ በእነሱ ቤት ነቢያችን አለይሂ ሰላቱ ወሰላም ጅል ብለው እየተሳደቡ ነው። አላህም ይህንን ያውቃል። ስለዚህ ምን አለ? ይሄ ራዒና የሚሉ ለየም ቢአልሲነቲም በምላሳቸው ለማጣመምና ወጣዕነን ፊዲን ሃይማኖትን ለመዝለፍ ለመሳደብ ፈልገው ነው። ወለው አነሁም እነሱም ቃሉ ቢሉ ኖሮ ሰሚዕና ስማን፣ ወአጣዕና ታዘናል፣ ወስማዕ ወንዙርና ስማን ያ ሙሐመድ እያየህን ቀስ ብለህ ንገረን ቢሉ ኖሮ ለካነ ኸይረን ለሁም ለነሱ መልካም ይሆን ነበረ፣ ወአቅወሙ ትክክለኛም ይሆን ነበር። ወላኪን ግን ለዐነሁሙላህ አላህ ረገማቸው፣ ቢኩፍርህም በክህደታቸው ፈላ ዩእሚኑና አያምኑምም ኢላ ቀሊላ ጥቂትን እንጂ አያምኑም ይላል አላህ ሱብሓነሁ ወተዓላ። እነሱ የሚያምኑ ራሱ ቢሆን ከኪታባቸው ራሱ አላህ ካወረደው ከኢንጂል የሚያምኑበት የአላህ ቃል ጥቂቱን ነው። ሌላውን አጣመውት እንዳለ ቀይረውታል። ስለዚህ እናንተ አማኞች ኡመተል ሙሐመድ የእነሱን ፈለግ እንዳትከተሉ፣ እየሰማችሁ እንዳልሰማ ከሆናችሁ የአይሁዳን ፈለግ እየተከተላችሁ ነውና በእነሱ ላይ የወረደው እርግማንና ቁጣ በእናንተም ላይ ይወርዳል። ነገም ለእነሱ የተዘጋጀው ቅጣት ለእናንተም ይተርፋል እያለሁ ወተዓላ እያስጠነቀቀን ነው። ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ፣ ያ አዩሃ ለዚነ እናንተ ኡቱል ኪታበ መጽሐፍን የተሰጣችሁ ሰዎች ሆይ፣ አሚኑ እመኑ፣ ቢማ ነዘልና በዛ ባወረድነው ቁርአን እመኑ ይላቸዋል። በዛ በሙሐመድ ላይ ባወረድነው ቁርአን እመኑ፣ ሙሰድቀን ይሄ ሙሐመድ ይዞ የመጣው ቁርአን የሚያረጋግጥ ሲሆን፣ ሊማ ማዕኩም ከእናንተ ጋራ ያለውን የእናንተ ለእናንተ የተላከውን በሙሳ ላይ የወረደውን ተውራትን የሚያስተባብል በዒሳ ላይ የወረደውን እንጅልን የሚክድ እንኳን ቢሆን እሺ የእኛን መጽሐፍ እምቢ ስላለ የእኛ ነቢይ እምቢ ስላለ ነው ሊባል ይችላል። ግን በነቢዩ ሙሳ ላይ የወረደውን በነቢዩ ዒሳ ላይ የወረዱትን መጽሐፎች የሚያረጋግጥና እውነተኛ መሆናቸውን ከአላህ የመጡ መሆናቸውን በቁርአን ውስጥ በማጠቃለል የሚገልጽ ነቢይ ሲሆን የመጣላችሁንና የሚገልጽ ቁርአን ሲሆን ከአላህ የመጣላችሁን ቁርአን እመኑ ይላል። ያ አዩሃ ለዚነ ኡቱል ኪታብ እናንተ መጽሐፍ የተሰጣችሁ ሰዎች ሆይ፣ አይሁዳና ነሳራ ክርስቲያኖችና አይሁዶች አሚኑ እመኑ ቢማ ነዘልና በዛ ባወረድነው በሙሐመድ ላይ ባወረድነው ቁርአን እመኑ፣ ሙሰድቀን ያም ቁርአን የሚያረጋግጥ ሲሆን ሊማ ማዕኩም እናንተ ጋር ያለውን ከአላህ የሆነውን ያ ያልተበረዘውን ያልተከለሰውን ትክክለኛውን አያ በውስጡ በመጠቅለል የሚያረጋግጥ ሲሆን من قبل أن نطمس وجوها إلى الله من قبل بفيت نطمس وجوها في توشن سان بساتشو سان أرجاتشو بفيت فنردها سان ملساتشو بفيت على أدبارها ودا جرباتشو سان ملساتشو بفيت يعني نطمس مالت في توشن سان ترجاتشو አይንና ፍንጫንና ፊትን ፊትን የሚያደርገውን ነገር አንስተን ልክ የፊት ጀርባ ኋላ እንዳለው ሳናደርገው በፊት እመኑ ይላል አላህ Subhanahu Wa Ta'ala አው ነልዓነሁም ወይንም ሳንረግማቸው ከማ ለዓና አስሐበ ሰብቲ እነዛ የሰንበትን ባለቤቶች እንደረገምናቸው وكان امر الله يا الله سبحانه وتعالى تعزاز مفعولا تفصامنا الى الله عز وجل يا ايها الذين اوتوا الكتاب ان انت مصحفن يتسطاچو ايهودانا كريستيانوچ وي امنوا امنوا بما نزلنا بزا بمحمد لا باوردنا القران مصدقا يا قران يميارغاغت سيون لما معكم ከእናንተ ጋራ ያለውን ተውራትና እንጂል በኢሳና በሙሳ ላይ መውረዱን የሚያረጋግጥ ሲሆን ምን ቀብል አንጥሚሰ ወጁሃን ፊትን ሳናብሳት ሳንጠርጋት በፊት ፈነሩደሃ ሳንመልሳት አለ አድባሪሃ በጀርባዎቻቸው ላይ ሳንመልሳት በፊት ፊቶችን በጀርባዎቻቸው ላይ ያኒ ፊትን ልክ እንደኋላ ጭንቅላት ሳናረጋት አይናችሁን አጥፍተን አፍንጫችሁን አጥፍተን ጨርሰን ሳንጠርገው በፊት አላህ ለማድረግ ቻይ ነውና ነው ከማላአና ልክ አውነልአነሁ ወይንም ሳንረግማቸው ከማላአና እንደረገምነው አስሐበ ሰብቲ የሰንበት ባለቤትን አላህ Subhanahu Wa Ta'ala አይሁዶችን ሰብት የኛ ቀን ነው ለአላህ ምንጸልይበት ቀን ነው ሲሉ አላህ የዛ ቀን ስራ እንዳይሰሩ ከልክሏቸው ነበር ያኒ አሳ ነበር የሚያጠምዱት የዛ ቀን እንዳታጠምዱ ሲላቸው አላህን ለማታለል ፈልገው ጁማአ ቀን ለሊት መረብ ይጥሉና አሳው ለሊት የሰብት ቀን ለሊት ተይዞ ከሰብት ቀዳሜ ቀን ማለት ነው መረቡ አሳውን ይዞ ከዋለ በኋላ እሁድ ያወጡና እኛኮ ቀዳሜ አላጠመድንም ይላሉ ግን መረቡን ጥለውት መረቡ አሳዎችን ያያዘው ቀዳሜ ነው ግን ጎትተው የሚያመጡት እሁድ ነው በእነሱ ቤት አላህን የሚያታልሉ ይመስላቸዋል እነሱን አላህ Subhanahu Wa Ta'ala ረግመናቸው ከነሱ ውስጥ ዝንጀሮዎችና አሳማዎች አድርገናቸዋል ብሏል በሌላ የቁርአን አንቀጽ ላይ ወጃለ منهم ቂራዳተ ወልኸናዚር ከነሱ ውስጥ ዝንጀሮዎችና አሳማዎች አድርጓል ማለት አሁን ያሉ ዝንጀሮዎችና አሳማዎች የነሱ ዝርያ ናቸው ማለት አይደለም ግን አላህ Subhanahu Wa Ta'ala በዛ አይነት መልኩ ቀጥቷቸዋል ስለዚህ እናንተም አይሁዳና ክርስቲያኖች አላህ Subhanahu Wa Ta'ala ፊቶቻችሁን አብሶ አፍንጫ አይናችሁን አጥፍቶ ፊቶቻችሁን ልክ እንደ ጭንቅላታችሁ የፊቱን ጀርባ እንዳለው ሳያደርገው በፊት እመኑ አላህም Subhanahu Wa Ta'ala አምሩና ተእዛዙ ተፈጻሚ ነው ዑለማዎች ምን ይላሉ አላህ Subhanahu Wa Ta'ala ይሄንን ያላደረገው አሉ አይሁዳና ነሳራን ልክ በቁርአን ላይ እንደገለጸው ያላደረገው ከነሱ ውስጥ ያመኑ ስላሉ ነው ከአይሁዳዎች ውስጥና ከነሳራዎች ውስጥ በብዛት ከአይሁዳዎች ውስጥም የተወሰኑ ሰዎች ወደ ዲኑ እንደገቡ በሌላ የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ولولا يدفع الله الناس بعضهم ببعض لفسدت الارض እንዳለ አላህ አንዱን በሌላው ባያካክሰው ኖሮ እንዳለ ከነሱ ውስጥ ያመኑ ስላለ ነው አላህ Subhanahu Wa Ta'ala የማራቸው እንጂ ጠርሰው ቢብሉ ኖሮ በቁርአኑ ውስጥ እንደገለጸው ያደርጋቸው ነበር ፊትና ኋላቸው ተለይቶ የማይታወቅ ሰው ያደርጋቸው ነበር አለ ኢነላህ አላህ ላ ይግፍሩ በፍጹም አይምርም አለ አይሽረከ ቢሂ በርሱ ማጋራትን በፍጹም አይምርም ወይግፍሩ ይምራል ማዱነ ذلك ከዛ ሌላ ያለውን ኃጢአት አላህ ይምራል ለማን ይሻኡ ለሚሻውሶ ወመን ይሽሪክ ቢላሂ በአላህም የሚያጋራ ሰው فقد بئرقت افترا قطف اثما عظيما تعلق ኃጢአትን قطف ይላል አላህ ኢነላሃ አላህ ላ የግፊሩ በፍጹም አይምርም አዩሽረከ ቢሂ በሱ ማጋራትን በሱ ባላንጤ ማበጀትን ከሱ ሌላ መጠየቅን ከሱ ሌላ ዱዓ ማድረግን በነሼክ በረካ በዛ ቀብር የሚባሉትን የማጋራትን ተግባር የሚያደርጉ ሰዎችን በጠቅላላ አላህ ፈጽሞ አይምራቸውም። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከዛ ሌላ ያለውን ኃጢአት ግን አላህ ለሚሻው ይምራል። ወመን ዩሽሪክ ቢላሂ በአላህም የሚያጋራ ለአላህ ባላንጤ የሚያበጅ ሰው ለአላህ የሆነውን ዒባዳ ለሌሎች የሚሰጥ ሰው ለሌሎች የሚያካፍል ሰው ፈቀድ ኢፍተራ አላህ ሱብሃነሁ ወተዓላ ፈቀድ በእርግጥ ኢፍተራ ቀጠፈ ኢስመን ዓዚማ ታላቅ ኃጢአትን ሰራ ቀጠፈ ይላል አላህ ሱብሃነሁ ወተዓላ። አለም ተራ አላየህምን ኢለለዚነ ወደነዛ ዩዘኩነ ወደሚያጠሩት አንፉሰሁም ነፍሶቻቸውን ወደሚያጠሩት ሰዎች አላየህምን በሊላሁ ዩዘኪ መን የሻኡ በል አይደለም እነሱ እንደሚያጠሩት አይደለም አላህ ግን የሚሻውን ያጠራል። ወላ ዩዝለሙነ ፈቲላ ፈቲላን እንኳን የምታክል አይዘለሙም በሰራት ጥሩ ስራ ግን ያ ራሳቸውን በሚያወድሱት በሚያሞግሱት በሚያጠሩት ነገር ምንም የሚያገኙት ነገር የለም። ፈቲላ ማለት የተምር ፍሬ ውስጥ ያለችው የተምር ፍሬ በላዋ ላይ ትንሽ የተሰነጠቀች ነገር አለ በዛች ውስጥ ትንሽ እንደ ገመድ አይነት ነገር አለች በዛች በተምር ፍሬ ውስጥ ባለችው ስንጥቁ ውስጥ ያለችው ልጣጭ ያክል እንኳን አላህ የሰው ልጅ የሰራውን ጥሩ ስራ ፈጽሞ አያጠፋበትም። አለም ተራ አላየህምን ኢለለዚነ ወደነዛ ዩዘኩነ አንፉሰሁም ነፍሶቻቸውን የሚያሞግሱ ነፍሶቻቸውን የሚያጠሩ እኛ አሊምነን እኛ ማሻአላህ እኛ ጥሩ ነን የሚሉ ሰዎች አላህ ሱብሃነሁ ወተዓላ እነዚህን ሰዎች አውግዞቸዋል። ጥሩና መጥፎን የሚያውቅ አላህ ብቻ ነው። ሰውን በላዩ በቆዳው አይደለም የሚገመተው በቀልቡ ነው። ቀልብን የሚያውቅ ደግሞ አላህ ብቻ ነው። አላህ ራሳቸውን የሚያወድሱ ራሳቸውን የሚያሞግሱ ሰዎችን አውግዟቸዋል። በሊላሁ ዩዘኪ መን የሻ ይላል አይደለም ይላል አላህ እነሱ እንደሚያመግሱት ራሳቸውን እንደሚያጠሩት እኛ ማሻአላህ እንደሚሉት አይደለም። አላህ ነው ሱብሃነሁ ወተዓላ የፈለገውን የሚያወድሰው እንዲሞገስም የሚያደርገው አላህ ነው። አሁን ብዙ ሰዎች እንዲታወቁ እንዲወደዱ እንዲሞገሱ ከፍ ከፍ እንዲደረጉ የማያደርጉት ጥረት የለም። ከገንዘባቸው ያወጣሉ ከእውቀታቸው ያወጣሉ ብዙ ይደክማሉ ግን መጨረሻ ላይ ሁሉም ያማቸዋል ይሰድባቸዋል ይጣጥላቸዋል። ለምን? ከአላህ ብቻ የመጣ ከፍታና ከአላህ ብቻ የመጣ ክብር ነው እውነተኛ ክብር ማለት። ስለዚህ አላህ ምን አለ? በሊላሁ ዩዘኪ መን የሻ አላህ ግን የፈለገውን እንዲሞገስ እንዲወደድ እንዲወደስ እንዲጠራ ያደርገዋል። ወላ ዩዝለሙነ ፈቲላ ግን ሰዎች ከሰሯት ጥሩ ስራ ትንሽም ብትሆን ከዛች የተምር ፍሬ ስንጥቅ ውስጥ ያለችውን ገመድ ወይንም ልጣጭ ያክል እንኳን አላህ ሱብሃነሁ ወተዓላ አይበድላቸውም ያገኟታል። እንዙር ተመልከት كيف يفترون على الله الكذب تملكت النزيه كهاجيوچ وينم مشركوچ وينم واشيوچ انظر تملكت كيف يفترون على الله الكذب كيف انديت يفترون اندميقطفو على الله بالله لا الكذب وشتن اندميقطفو تملكت وكفى به برسو بقى اسما وانجل مبينا جلس وانجل بسو يبقال በአላህ ላይ መዋሸት አላህ ያላለውን አለማለት ይሄ ታላቅና ሰውን አዛብ ውስጥ ለማግባት የሚበቃ ወንጀል ነው ነው። እንዱር ተመልከት كيف يفترون እንዴት እንደሚቀጥፉ አላህ በአላህ ላይ አልከዚበ ውሸትን ወከፋ ቢሂ በርሱ በአላህ ላይ ውሸት መቅጠፍን አላህ ያላለውን አለማለትን ዲኑ ያላስተማረውን አለማለትን ሰዎችን በቢድዓና አላህ በማይፈልገው መንገድ ገና ለገና ዱንያዊ ጥቅም ለማግኘት ሲባል ማጣመም ይሄ ይበቃል ይላል። እስመን ሙቢና ግልጽ ወንጀልም በርሱ በቃ ይላል አላህ ሱብሃነሁ ወተዓላ። አለም ተራ አላየህምን ኢለለዚነ ወደ እነዛ ኡቱ ነሲበን እድልን ወደ ተሰጡት ሰዎች አላየህምን ሚነል ኪታቢ ከመጽሐፍ ማለት ነው ዩእሚኑነ ያምናሉ ቢልጅብቲ በድግምትና ወጣጉቲ በጣውቶች ያምናሉ አለ አላህ። ኪታብን ከተሰጡ በኋላ አይሁዶችን ተውራትን ከተሰጡ በኋላ ገና ለገና ነቢያችንን አለይሂ ሰላቱ ወሰላም ሙእሚኖችን ለመንጻረር ሲሉ ለማውገዝ ሲሉ ሙሽሪኮቹ የመካ ሙሽሪኮች የሚያመልኩትን ጣውታቶች እና እነሱ የሚያምኑበትን ሲህርና ድግምት ያምናሉ። ወየቁሉና ይላሉ ለልዚነ ከፈሩ ለነዛ ለካዱት ማለት ነው ለሙሽሪኮቹ ምን ይላሉ ሃኡላኢ እነዛ የካዱት መካ ውስጥ የሚያሻርኩት አህዳ የቀኑ ናቸው ሚን አለዚነ ከነዛ አመኑ ካመኑ ሰቢላ መንገድን የቀና መንገድን የተከተሉ ናቸው ከነዛ ያመኑ ካመኑት ከሙሐመድና ከአስሐቦቹ የበለጠ የመካ ሙሽሪኮች ናቸው የበለጠ የተሻሉት ይላሉ አለ ሱብሃንአላህ። ይሄ እንግዲህ ከ1430 ምናምን ዓመት በፊት የተነገረ ነው። ግን አላህ አዘ ወጀለ ተመልከቱ ዛሬ እየተከሰተ ነው ያለው። ተመልከቱ ካፊሮች ዛሬ ሙስሊሞች መሐከል ገብተው እነዛ አህለል ቢድዓ ሱፊይነን ምናምነን የሚሉትን ከነሱ ጋር ቆመው በየቲቪያቸውና በየሚዲያቸው እያመጡ ምን ይላሉ ነባሩ ሙስሊም ትክክለኛው ሙስሊም ይሄ እነዚህ የሚከተሉት ነው እንጂ እነዛ የሚከተሉት አይደሉም። ተመልከቱ አልኩፍሩ ሚለተን ዋሂዳ ወላሂ ኩፍር ክህደት መንገዱ አንድ ነው። ያን ጊዜ ሲያደርጉ የነበሩት እነዛ እየሄዱ መካ ውስጥ ጣዖት የሚያመልኩትን ጣዖት ማምለክ ትክክል እንዳልሆነ እያወቁ ግን ነቢያችንና አስሐቦችን ብቻ ለማውገዝና ለማናደስ ሲሉ ሙሽሪኮቹን ከነዛ ከሙእሚኖቹ የበለጠ እነዚህ ናቸው አዋቂዎች። ግን እኮ ያውቃሉ ነቢያችን ነቢ መሆኑን ያውቃሉ። አስሐቦቹና ነቢያችን የያዙት መንገድ ትክክለኛ መሆኑን ያውቃሉ። ዛሬም እነዚህ እኛ ትክክል ነን የሚሉት የቀሩትን በጠቅላላ ዋሃቢ ናቸው ካፊር ናቸው የሚሉትን እየሰበሰቡ በሚዲያቸው በምናምናቸው ላይ እየቀዱ ትክክለኛ ነባሩ ሙስሊም እኮ ይሄ ነው እነዛማ የካዱ ናቸው እንዳለ እኮ ተውሂድን የያዙትን የካዱ ናቸው ይላሉ። ልክ ትላንትና አይሁዶች በነቢያችን ዘመን ሲሉ እንደነበሩት ማለት ነው። እና አላህ ሱብሃነሁ ወተዓላ የነሱን ፈለግ እንዳንከተል አላህ አዘ ወጀለ በጥብቅ ይከለክለናል። የዛሬው የቁርአን ተፍሲራችን ኢንሻአላህ እዚህ ላይ ያበቃል። እንግዲህ አላህ ሱብሃነሁ ወተዓላ ነገ ተውፊቁን ሰጥቶን ተመልሰን እስከምንገናኝ ድረስ ጀዛኩሙላሁ ኸይራን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።